الحمد لله، الصلاة والسلام على رسول الله صلى الله عليه وسلم. الحديث الثالث والعشرون عن أبي مالك الحارث بن عاصم الأشعري رضي الله عنه قال: قال رسول الله صلى الله عليه وسلم: الطهور شطر الإيمان، والحمد لله تملأ الميزان ميزان، وسبحان الله والحمد لله تملأان أو تملأ ما بين السماء والأرض، والصلاة نور، والصدقة برهان، والصبر ضياء، والقرآن حجة لك أو عليك. كل الناس يغدو فبائع نفسه فمعتقها أو موبقها. أو موبقها رواه مسلم. يبقى ولكتل الحديث الرابع والعشرون. أوكي أبو هيدر الجوتوال. الصلاة والسلام على رسول الله صلى الله عليه وسلم. الحديث الثالث والعشرون آية سوستنيا حديث الإسلامي عندنا عن أبي مالك الحارث بن عاصم الأشعري رضي الله عنه قال: قال رسول الله صلى الله عليه وسلم: الطهور شطر الإيمان. نصحنا يا إيمان كفلنا وإما إيمان جماش أكلنا، والحمد لله تملأ الميزان. الحمد لله ميزان تمولى الله، وسبحان الله والحمد لله. سبحان الله النا الحمد لله تملأني أو تملأ ما بين السماء والأرض، بسماء إنا مدري اللون يمولى اللون. والصلاة نور، صلاة نور نو برهان نو، والصدقة برهان صدقة مسرجانو، والصبر ضياء تجست دقمو وقاقنو، والقرآن حجة لك أو عليك. قرآن لانت مسرجانو وإن بانت لاي مسرجانو. كل الناس يغدو إيان لانبسو يمالدان، فبائع نفسه ነፍሱንም ይሸጣል። ከሙዕቲቁሃ ነፃ የሚያወጣ ካለ አው ሙቢቁሃ ወይም የሚያጠፋ ካለ አሉ። ረዋሁ ሙስሊም ሙስሊም የዘገበው ሰሒሕ ዘገባ ነው። ከዚህ ሀዲስ ጋር እንሻ አላህ እንቆያለን። ምናልባት ሰዓት የሚኖረን ከሆነና ወደ ቀጣዩ ረጅም ሀዲስ መግባት ካለብን እንገባለን፣ ካልሆነ በዚህ እንጠቃለን ማለት ነው። የዛሬው ሀዲስ አቢ ማሊክ አልሓሪስ ብን ዓሲምን ልአሽዓሪ ረዲየላሁ አንሁ ባስተላለፈልን መልኩ ነቢያችን ዓለይሂ ሰላቱ ወሰላም ያሉትን ነው። አጥሁር አሉ፣ ንጽህና ጡሃራ መሆን ሸጥሩ ልኢማን የኢማን አካል ነው፣ የኢማን ግማሽ ነው አሉ። ጡሃራ ሲባል ንጽህና ሲባል وعليكم السلام ورحمة الله وبركاته يا أخانا الفاضل أستاذ جند الله كيف حالك؟ طهارة سبال هو لتين تالا بأسلمنا معنوينا حسي يبالا معنوي يبالو طهارة قلبات جنن كقلب بشتا ما صدات مالتنا بالله كما شارك ከአላህ ውጪ ያለ ሌላን አካል እንደ ጌታችን አድርገን ከማፍቀር፣ ከምቀኝነት፣ ከተንኮል፣ ከክፋት፣ ከመሳሰሉ የልብ በሽታዎች ማጽዳት ጡሃራ ማዕነዊ ይባላል። አልሐምዱሊላህ እኔ ደህና ነኝ። ጁን እንኳን ደህና መጣ። የቀልብን በሽታ ማጥራት ከአካላዊ ጡሃራ በፊት ይቀደማል። አላህ ዘንድም በሚዛን ትልቅ ዋጋ አለው። የልብ መንጻት ልብ ጡሃራ ሲሆን ሰውነት በጠቅላላ ጧሃራ ይሆናል ይስተካከላል። ሁለተኛው አይነት ጧሃራ ህስይ ይባላል። የሚዳሰስና የሚታይ ኤክስተርናል የሆነውን አካላችን ፊዚካል የሆነውን ቦዲያችንን ከቆሻሻና ከነጃሳ ማጽዳት ይሄም ጧሃራ ይባላል። እዚህ ቦታ ላይ የተፈለገው ጧሃራው ህስ የሆነውን ነው ኤክስተርናሉን ነው። እናም አጥሁሩ ንጽህና ጧሃራ መሆን ሸጥሩል ኢማን የኢማን ግማሽ ነው በማለት ነብያችን አለይሂ ሰላቱ ወሰለም ተናገሩ። ሼህ መሐመድ ቢን ሳሊህ አልኡሰይሚን رحمه ይህን ሲያብራሩት እንዴት የኢማን ግማሽ ሊሆን እንደቻለ ሲገልጹ ምን ይላሉ? وذلك ان الايمان كما يقولون تخليه وتحليا ايمان ለቃውንቶች እንደሚገልጹት ከሆነ ኢማን የሚባለው ነገር መንጻትና መጋጋት ነው መዋብ ነው ሁለቱ ስለሆነ ነው። አተኽሊያ መንጻት ማግለል ማለት በጥሁር በንጽህና ማለት ነው። ወተኽሊያ መጋጋትና ማማር ደግሞ በፊዕል ጣዓት የታዘዝናቸው ነገሮች በአግባቡ በመፈጸም መልካም ተግባራትን በማድረግ መዋብ ነው። ስለዚህ ጧሃራ ደግሞ አንደኛውን ፓርት ወይም ተኽሊያን የሚይዝ ስለሆነ የኢማን ግማሽ ተብሎ ተወሰደ ማለት ነው። አላ ኩሊ ሐል አጥሁር የቀልብ በሽታን ማጽዳትም ይሁን ወይም ደግሞ ውጫዊ አካላችን ከነጃሳ ማጽዳት የኢማን ግማሽ ነው ብለን እናምናለን። እስላም ለንጽህና ለጧሃራ ቦታ ይሰጣል ማለት ነው። ጧሃራን ንጹህ መሆንን በማስተማር ረገድ እንደ እስላም መሰረት የተከለ ለውጥ ያመጣ እምነት የለም። እንደውም መሐይማኖች ጃሂሎች ሙስሊም ያልሆኑት እንደ ንቀትና እንደ በታችነት ቆጥረውት ሙስሊሙን ይሳደቡበት ነበር። ኢጣጣቢ ሙስሊም ይያሉ ይሰልሙን ነበር። ዝናብ ሲመጣ በሙስሊም ምሳሌ ይሰጥ ነበር። ዝናቡ መጣ አንጠባጠበ አሊ መሐመድ ቂጡን አጠበ የተባለ አዲስ አበባ ላይ እኛም በልጅነት ጊዜ አብረን እናዘመው ነበር። ነገር ግን ዛሬ ላይ በህክምናው መስክ አእምሮ ባለውም ሰው ዘንድ ጧሃራ መሆን ከሰውነታችን የወጣውን ቆሻሻና ቆሻሻው የነካውን ቦታ በውሃ ማጽዳት ይሄ የብልሆች ያስተዋዮች መለያ። አልሐምዱሊላህ እስላም አስተምሮናል። ሐኪም ሳያዘን በፊት ወይም በኮሌራ በሽታ ከመጠቃታችን በፊት ዲነል እስላም ነው ያስተማረው። የኮሌራ በሽታ ተጠቂ ሆኜ ሐኪም ቤት ተመርምሬ ከዛ በኋላ ሽንት ቤት ስትገባ ሃይላንድ ላስቲክ ይዘህ ግባ አልተባልኩም። መጀመሪያም ዲነል እስላም ጧሃራን አስተምሮኛል። የኢማን ግማሽ መሆኑንም ገልጾልኛል። ስለዚህም ዛሬ በዚህ መልኩ የሚሳደብ የለም። እንደ ድሮ አንተ ቂጣጣቢ ሙስሊም ተብለህ አትሰደብም። ያኮራሃላ አው አንተ ታጥባለህ በጌታህም ፊት ለዒባዳ ስትቆም በባለቤትህም አጠገብ ለፍቅር ጫዋታ ስትጠጋት በቤተሰብህ በጓደኞችህና በዘመዶችህ ፊትም ለዚያራ ስትገናኛቸው ንጹህ መሆንን እስላም አስተምሮሃል። እሱ በለበሰው ግልገል ሱሪ ቆሻሻ ተሸክሞ ግን ይዞራል። የምልኮም ቦታ ሆነ ባለቤቱም ጋር ሌላም ቦታ እስላም ይሄንን አላስተማረንም። እናም የኢማን አልহামዱሊላህ ማለት ደግሞ ምስጋና ለአላህ ይገባው ማለት ነው። ምስጋና ለአላህ ይገባው በማለት አልহামዱሊላህ ማለት ተምለኡል ሚዛን ስራዎቻችን በሚመዘንበት የመልካም ስራ ሚዛን ላይ ይሞላልና አላሉ ሚዛንን የሚሞላ ነው አልহামዱሊላህ እጅግ በጣም ሚዛነን ይሞላል በአንድ አዲስ ላይ ነብያችን አለይሂ ሰላቱ ወሰለም የተናገሩት አለ افضل ما قلت انا والنبيون من قبلي እኔ መሆንኩኝ ከኔ በፊት ከነበሩ ነቢያቶች ከነበሩት ነቢያት ከተናገሩ ንግግር ሁሉ በላጩ لا اله الا الله والحمد لله ولا اله الا الله والله وسبحان الله والله اكبر ከነዚህ ካራቱ الحمد لله የሚለው ተጠቅሷል الحمد لله አለ ማለት ነው ስለዚህ ሚዛንን የሚሞላ ንግግር ነው وسبحان الله والحمد لله سبحان الله الحمد لله ما لا تسدغم سبحان الله ማለት ጌታችን ከጎዶሎ ባህሪ ጠራ ማለት ነው سبحان ጥራት ይገባው الله املاكاتنا الله اي تنزيها لله عز وجل عن كل ما لا يليق به لرسو كما يغبو يغدلت بحريات بتقلالا الله طرات يتغبو جيتانا بمن ملكنا سيبال كثلاث نغروش مالتاچن نو بتكر اندنيا الاول صفات النقص يغدلت بحريات بتقلالا ጎዶሎነት በጠቅላላ ለርሱ የተገባ አይደለም ጌታችን ጥራት የተገባው ነው ስንል ከጎዶሎ ባህሪያቶች ሁሉ ጥራት የተገባው ነው እንላለን አንድ ሁለተኛስ النقص في كماله በሱ ምሉእነት ላይ በተሟላ ባህሪያቱ ላይ ጉድለት ከመኖርም የጠራ ነው በምሉእ ባህሪያቶቹ ላይም ጉድለት ከመኖር የጠራ ነው እንላለን ገብታችኋል የዚህ የሁለቱ ልዩነት አንደኛውና ሁለተኛው ልዩነቱ ገብታችኋል ተለይቶ ተገልጾላችኋል ኑር ጀና ብቻ ነው የገባት ጌታችን አምላካችን አላህን ጥራት ይገባው ብለን ስንናገር ከሶስት ነገር እንላለን አንደኛ አልአወሉ ሲፋቱ ነቅስ የጉድለት ባህሪያት ሁሉ እሱ ዘንድ አይጠጉም ከመነሻቸው ጎዶሎ የሆኑ ባህሪያቶች ከመነሻቸው ወደ አላህ አይጠጉም ይሄ ማለት ፈላ ይምኪኑ አን ይተሲፋ ቢሲፋቲ ነቅስን ማለት ነው አላህን በጎዶሎ ባህሪ ልንጠራው አንችልም የጉድለት ባህሪያት የሆኑ ነገሮችን ለሱ ማስጠጋት አይቻልም ለምሳሌ ከመነሻው የጎዶሎ ባህሪ የሆነ ምን አለ ቢባል ሞት ለምሳሌ አንደኛው የጉድለት ባህሪ ነው ዘላለማዊነትን የሚቃረን የጉድለት ባህሪ ስለሆነ አላህ በሞት የሚገለጽ ጌታ አይደለም وتوكل على الحي الذي لا يموت ስላለ በማይሞተው ሕያው አምላክ አላህ ላይ ተመካ ስላለ አላህ ከጉድለት ባህሪ የጠራ ነው ሌላስ እንቅልፍ መተኛትም ራሱ ሌላው የጉድለት ባህሪ ነው ከመነሻው ቀዩምነትን አስተባባሪነትን አስተናባሪነትን ይጻረራል በተኛበት ወቅት ላይ በዩኒቨርሱ ላይ ስለሚካሄደው እንቅስቃሴ ከቁጥጥሩ ውጪ ይሆናል ማለት ነው ስለዚህም ይሄም የጉድለት ባህሪ እሱን አይመለከተውም لا تأخذه سنة ولا نوم አላህን ማንገላጀትም ሆነ እንቅልፍ አትይዘውም ነው የሚለው ስለዚህ ከመነሻው ጉድለት የተባሉ ባህሪያቶች እሱ ዘንድ አይጠጉም ልጅ አይኖረውም ለም የልድ ወለም ይወለድ ራሱም አልወለደም አልተወለደም ይሄ አንደኛ ነው የጉድለት ባህሪን ወደ አላህ ማስጠጋት አሁን ሁለተኛው ምንድነው ከተባለ النقص في كماله براسو بحريات لاي دمو براسو يملو انت بحريات لاي دمو قدلت كمنورم يترانو لك يقدرو بحريات ودسون دم ما يتقود هلا براسو بحرياتم لاي قدلت ما يقبام بحريوتشم لاي قدلت كمنور يترانو የጉድለት ባህሪ ተብለው የሚታወቁ ነገሮች እሱ ዘንድ እንደማይቀርቡና እንደማይገለጽባቸው ሁላ እሱ በሚጠራበትና በሚገለጽባቸው ባህሪያቱ ደግሞ ጉድለትም የለበትም ነው የምንለው። አሁንስ ገብቷቸዋል ልዩነቱ? ዋናው መግባቱ ነው መረዳታችሁ ነው። ሶስተኛስ ሌላው አሁንም ጌታችን የጠራ ነው ስንል ከምን ታጠሩታላችሁ ብንባል በሶስተኛ ሙማሰለቱል መኽሉቅ ከፍጡራን ጋራም ከማመሳሰል ይሄ በራሱ ጉድለት ነው። ለጌታችን የጸደቀ በቁርአንና በሰሂህ ሐዲስ የተረጋገጠ ማንኛውም ስምም ሆነ ባህሪ ወይም ድርጊት ከፍጡራን ስም ከፍጡራን ባህሪ ከፍጡራን ድርጊት ጋራ አናመሳስልም። አላህን ስሙንም ሆነ ባህሪውን ወይ ስራውን በፍጡራን ስምና ባህሪ እንዲሁም ስራ ማመሳሰል በራሱ ጉድለት ነው። ስለዚህ አላህን የሚመስል የለም እንላለን። አሁን ለሁለተኛው ማስረጃ ልስጣችሁ። ልክ ለመጀመሪያው ማስረጃ እንደሰጣችሁ የመጀመሪያው አይነት ላይ ጉድለት የተባለ ነገር በጠቅላላ ከናካቴው አጠገቡ አይደርስም ማለት ነው። ሁለተኛስ በራሱም ባህሪ ላይ ደግሞ የራሱ የምሉእነት ባህሪያቱም ላይ ጉድለትም ጣልቃ ይገባበትም በባህሪው። ለምሳሌ ሰማያትና ምድርን መፍጠር ሁሉን ቻይነት የሱ ባህሪ ነው አይደል? በዚህ ባህሪው ላይ ድክመት ጣልቃ ገባ ይሆንበትም። ባህሪው የተሟላ ነው ጉድለት አይነካውም ማለት ነው በሁሉን ቻይነቱ ላይ። ስለዚህም ሱረቱ ቃፍ ቁጥር 38 ላይ ወለቀድ ኸለቅነ ሰማዋቲ ወል አርዳ ወማ በይነሁማ ፊ ሲተቲ አያም አለ። ሰማያትና ምድርን በመሐከላቸው ያለውን ሁሉ በስድስት ቀናት ውስጥ ፈጠርናለ። መፍጠሩ ምንነቱን ያሳያል፣ ሁሉን ቻይነቱን ያሳያል። ታዲያ ይህንን ስናደርግ ግን አለ በችሎታችን ውስጥ ከኋላ ጣልቃ የገባ ድክመት ወይ ሌላ ነገር እንደሌለ ሲገልጽ ወማ መሰና ሚሉ ከድካም ግን ምንም አልተሰማንም ማለት። ስለዚህ በባህሪው ላይም ጉድለት አይገባም። መነሻው ጎዶሎ የሆነ ነገር እንደማይጠጋው ሁላ በራሱም ባህሪ ላይ ጉድለትም አይገባም። ምሉእ ነው ማለት ነው። አላህ ሁሉን አዋቂ ነው ብለን እናምናለን። ሁሉን ነገር አዋቂ ነው። ጌታችን ሰሚና ተመልካች ነው ብለን እናምናለን። ነገር ግን ከሱ እይታ የሚሰወር የምድር እንቅስቃሴ አለ? ከሱ እውቀት የሚሸሸግ የምድራችን ክስተት አለ? የለም። ስለዚህም ምሉእ በሆነው ባህሪው ላይ ጉድለትም አይገባም። ሶስተኛ ደግሞ ከፍጡራን ጋራም አናመሳስለውም። በሱረቱ ሹራ አንቀጽ 11 እንደተጻፈው ሱረቱ ሹራ አንቀጽ 11 ላይ ለይሰ ከሚትሊሂ ሸይ እርሱን የሚመስል አንዳችን ነገር የለም። ስለዚህም ወሱብሃንአላሂ ወልሐምዱሊላህ አለ። ወደ ሐዲሱ እንመለስና ሱብሃንአላህ ማለታችን ጌታችን አላህ ከጎዶሎ ባህሪያት ሁሉ የጠራ ነው ማለታችን ወልሐምዱሊላህ ምስጋና ለአላህ ብቻ ነው የሚገባው ማለታችን ደግሞ ተምለአኒ ሁለቱም ይሞላሉ ማለት ነው። አው ወይንም ማለት የሳቸው ንግግር ሳይሆን የዘጋቢው ጥርጥር ነው። ተምለአኒ ብለዋል ወይንም ተምለኡ ብለዋል አለ። ምንም ሸክ የለውም እዚህ ላይ ማዕናቸው አንድ ስለሆነ የሚፈጥረው ችግር የለም። ተምለአኒ ሁለቱ ይሞላሉ አው ተምለኡ ወይም ደግሞ ይሞላል። ሱብሃንአላህ አልሐምዱሊላህ ማለት ምንን ይሞላል? ማ በይነ ሰማይ ወልአርድ በሰማይና ምድር ያለውን ሁሉ መምላት የሚችል ነው። እንግዲህ በሰማይና በምድር ያለውን ስፋትና ጥልቀት አላህ ይወቀው። አንድ ሰው ሱብሃንአላህ አልሐምዱሊላህ አለ ማለት በሰማይና ምድር መሃል ያለውን ሁሉ ሞላ እንደማለት ነው። ያ ሲባል እንግዲህ ባንተ ሰፈርና ባንተ ዳይሬክሽን ማለት አይደለም። በሰማይና ምድር መሃል ማለት ከጭንቅላት አንስቶ ወደ ላይ ስትለካ እስከ ሰማይ ማለት አይደለም በየትኛውም ስፍራ ያለውን ክፍተት ማለት ነው ባንታ አጣጫ ብቻ ሳይሆን በየትኛውም ስፍራ ላይ ያለውን በሰማይና ምድር መሃል ያለውን የሚሞላ ነው الله يوفقك اول من لولا السلام من يقال الحمد يكون على صفات الكمال عندنا جيتاچنن مناመሰግነው ለመሉ ባህሪያቱን ጭምር ነው እኛ ላይ ስለዋለው ውለታ ብቻ አይደለም ስላደረገልን ብቻ ሳይሆን በራሱ በባህሪያቱም የተመሰገነ ጌታ ነው ጌታችን የምሉ ባህሪያት ባለቤት በመሆኑ በዛም ይመሰገናል ማለት ነው معل محبتي والتعظيم كما وددنا كما كبر غار يمينመሰገን እንደገና ደግሞ ለባሮቹ በሚያደርገው ውለታም ምስጋና የሚገባው አምላክ ነው ከዛ ቀጥሎ ነብያችን አለይሂ ሰላቱ ወሰለም ምናሉ ወሰላቱ ኑር ሶላት ላንተ ኑር ነው ብርሃን ነው አሉ። ምን አይነት ሶላት? አይ ሶላቱል ፈሪደቲ ወናፊላ ፈርድም ሶላቲሁን ሱናም ሶላት በዋነኝነት ፈርድ ሶላት ተጠቃሽ ቢሆንም ፈርዱ ተብሎ በሐዲሱ ላይ ስካል ተነገረ ድረስ ሱናው ሶላትም ወይም ሙስተሐቡም ተሰላፊ ሆኖ እዚህ ንግግር ውስጥ ይካተታል ፈርዱ የሚል ገደብ ስላልተበጀለት ታዲያ ይህ የምትሰግደው ሶላት የምትሰግደው ሶላት ኑሩን ብርሃን ነው የምን ብርሃን ኑሩን في القلب አንድ በልብህ ላይ ብርሃን ይሆናል ቀልብህን በብርሃን ይሞላዋል ትረጋጋለህ ሁለተኛ ወኑሩን في الوجه ፊትህ ኑር ይሆናል ፊትህን ያበራዋል ሰጋጆች ፊታቸው በደስታ በተረጋጋ ስሜት ብርሃናማ ይሆናል ሶስት ወኑሩን في القبر ቀብር ላይ በዛ ጨለማ ወቅት ብቻህን ተቀብረህ አፈር ላይ ላይ ተደርበው ላንተ የሚያበራልህ ይሄው ሶላትህ አራተኛ ወኑሩን في الحشر ነገ ተቀስቅሰህ በመሰብሰቢያ ሜዳ ላይ ስትሆን ላንተ ኑር የሚሆነው አሁንም ሶላት ነው لان الحديث مطلق حديثه مطلق ነው በልቅ ነው የተተወው አልተገደበም ለዱንያ ተብሎ ወይም ለቀብር ብቻ ብሎስ ካልተገደበ ድረስ ለማንኛውም ቦታ ላይ ብርሃን እንደሚሆን ማስረጃ አድርገህ መጠቀም ትችላለህ اذا صليت الصلاه الحقيقه ስለዚህ ትክክለኛውን ሶላት የሰገድክ ጊዜ التي يحضر بها قلبك ልብህም አብሮ የሚሰባሰብበት ምላስህ ብቻ ሳይሆን ቀልብህም አብሮ የሚሰባሰብበትን ሶላት ከሰገድክ وتخشع جوارحك ሰውነቶችህ አካልህ ጌታህን እየፈሩ ከሰገድክ تحس بأن قلبك استنار ልብህ ሲያበራ ስሜት ይሰማሃል وتلتذ بذلك غاية الالتذاذ የሶላቱን ጥፍጥና ደግሞ እጅግ በጣም በአማራ መልኩ ታጣጥመዋል ጥፍጥናውን ራስ ታገኘዋል ወለሃذا قال النبي صلى الله عليه وسلم جعلت قرة عيني في الصلاة الله መልእክተኛ ምናሉ የአይኔ ማረፊያ ሶላት ተደረገችልኛል ቀልባቸው የሚያርፈው እርካታን የሚያገኙት በሶላት ላይ ሆነው ነበርና ማለት ነው ስለዚህም ወሶላቱ ኑሩን አላህ ይወፍቀን ሶላት ኑር ነው ወሰደቀቱ ሰደቃ ምጽዋት በድሉል ማሊ ለልሙህታጅ ተቀርበን ኢላ አላህ ዐዘ ወጀል ወደ አላህ ለመቃረብ አስባችሁና ነይታችሁ ከገንዘባችሁ የምታወጡት ነገር በጠቅላላ ቡርሃኑን ማስረጃ ነው ما عينت مصرجه اي دليل على صدق ايمان المتصدق ለሚያወጣው ሰው ሰደቃን ለሚሰጠው ሰው ኢማን ያለው ሰው ለመሆኑ ማስረጃ ነው። ኢማን የሌለው ሰው ሰደቃን መስጠት አይችልም። ሰደቃን ምጽዋትን መስጠትና ምጽዋትን ማብዛት ኢማን እንዳለው ማስረጃ ነው። وجه ذلك ለዚህም ማረጋገጫው ምንድነው? ان المال محبوب للنفوس ገንዘብ ለሰው ነፍስያ እጅግ የተወደደች ነች። الفلوس يغير الانفس ነው አይደለም ትሉት? ይቀይራል። ስለዚህ ይሄ ገንዘብ የሚባለው ነገር ሰዎች ዘንድ የተወደደ ነገር ነው። ولا يبذل المحبوب الا في طلب ما هو احب ታዳ አንድ ሰው በጣም የሚወደው ነገር እንዴት አሳልፎ ይሰጣል? ከዛ በላይ የሚወደው ለማግኘት ወስኖ ካልሆነ በቀር ዝም ብሎ አይሰጠም። ገንዘብን የሰው ልጅ ቀልብያ ከወደደው ልቡ ምትሻው ከሆነ የሚወደውን ገንዘብ አሳልፎ የሚሰጠው ከዛ በላይ የሚወደው ነገር ለማግኘት ነው። ካልሆነ ምንም ሊሆን አይችልም ማለት ነው። አብሽሪ ማርያም ተኩራተሽ እዚህ ይሁን ማይክስ ካል ያዘ ድረስ ችግር የለውም። ስለዚህ ምን ተማርን ማለት ነው? ሰደቃ የሚያበዛ ሰው የኢማን ማስረጃ ነው። አው ወትሁቡነ المال حبا جمالا ጥልቅ ፍቅር አለን ለገንዘብ። ይሄ የታወቀ ጉዳይ ነው። ቤተሰብ እንኳን ያገዳድል አይደል እንደ ገንዘብ? ገና ለውርስ ብሎ በህይወት ያለ አባትና እናትን የሚገድል ስንት አለ? ወይ እነሱ ከሞቱ በኋላ ወንድም እህት ታላቅ ታናሽ ስንቶች ይገዳደራሉ ለገንዘብ ብለው። ታዲያ አንድ ሰው ገንዘቡን አውጥቶ የሚሰጠው የሚወደው ነገር ሰጠ ማለት ከዛ የተሻለ የሚወደው ነገር ሊያገኝ አይደለም ወይ? وهذا يدل على ايمان المتصدق ስለዚህም ምጽዋት የሚያበዛ ሰው ኢማን ያለው መሆኑን ያሳያል። ለዚህ ነው ማስረጃ ነው ብለው ነብያችን አለይሂ ሰላቱ ወሰለም የተቆሙት። ወሰብሩ ዲያኡን ሰብር ደግሞ ዲያ ነው። ላንተ ወጋገን ነው። ላንተ ብርሃንና ወጋገንህ ነው አሉ። ሰብር ሰብር ምንድነው? ሰብር ሰብር ሰብር ማለት ትግስት ነው። ቀጥታ ፍቺው በእንግሊዝኛ ምን ይባላል? በእንግሊዝኛ አቤት በማከላችሁ ያለው خلاف አያችሁ ስትጽፉ متفق عليه የሚባል እንኳን ጽሑፍ አትጽፉ። ትልቅ خلاف ነው ያለው ሁላችሁ አንዱ ከሌላው እስካሁን አንድ አይነት ምጽፍ የለም። ፔሸንሲ ነው የተንት ነው ዋትም ሶብር። ለማንኛውም ሶብር በሶስት ይከፈላል እንደ እስልምናችን። ትግስት ሲባል ምንድነው ከተባለ በሶስት ይከፈላል። አንደኛ ሶብሩን عن معصية الله ፈጣሪ አምላካችንን አላህን ከማመስ ነፍስያን ማቀብ ራሱ ትግስት ነው። ነፍስያውን ተቆጣጥሮ ፈጣሪ አምላኩን አላህን እንዳያምጽ ያቀበ ሰው ትግስተኛ ይባላል። ለምን? ኢነ ነፍሰ ለአማራቱን ቢሱ የሰው ልጅ ነፍስያ በመጥፎ ነው የምታዘው። ስሜትህ ወደ መጥፎ ነገር ተገፋፋለች። አላህን ፍሪ ብለህ ተቆጣጥረህ መያዝህ ራሱ ትግስት ነው። ለምሳሌ ይላሉ እዚህ ኪታብ ላይ ومثاله رجل حدثته نفسه ان يزني والعياذ بالله الله يطبقنና ዝሙት ስራ ብላ ነፍስያው ታጫውተዋለች ታናገረዋለች። فمنع نفسه نفسه يا الله انفري ነገ ሂሳብ አለብሽ ትቀጫለሽ ብሎ ነፍስያውን ቢቆጣጥር ይሄ ሰውዬ ምን ይባላል? በአላህ አመጽ በአላህ ዲን ላይ እንዳያምጽ ነፍስያውን አቀበ። አላህን ከማመጽ ወንጀል ከመስራት ራሱን ቆጠበ ይባላል። وكما جرى ليوسف عليه السلام مع امرأة العزيز فنقص مستقارا يوسف عليه السلام عند قدموا وينات مالتنا سلزهم عندن يو إهنو ولتن يوس الثاني صبر على طاعة الله يا الله انت ازاز بمفس املاي تقستن يامهون فقوى منت مالتنا اهنم نفساتشن اتودم تازاجنتن رفتنا متفلقوا تنش اميادكم اميالفا نقرنا متفلقوا سلزهم نفسياتشن انت كارننات بتاززنا وتزاز لاي كتكال تقستنيوتشن نبالال ايه سو يعيسى لتشون بولي يسكدال بكنا المستقزي مسجد ملال لسال كلهم رمضان يسو مال ايه انهن عبادة يفصمال سيبال صبرنيانا ومالتكونو تقستنيانا بمندني تاقزو بمتازز لاي تسأنا مالتنو سكمش الرشاو سلازي تسناتنيا تقستنيا متبرو يتقرال مالتنو متاقس مالت بتاززو تقبار لاي زو تاريك هونانو سوستنيا وينت صبر مندنو صبر على اقدار الله بالله وصاني لاي جيتاتشن املاكاتشن الله بنيا لاي يوسنو نقر كال اما نودو نقر بيكسد كبيتا سباتشن عندو بيوسد بيموت ويبشتا بيمتا ويدهنت وينبرت بيتافابن تقست مادرك الله يوسنو نوبلن لا الله وصاني اجب مستت صبرن يامهن عالب تصفى مقرة مجوه من نادج يتكسط والنقر عند كاسيت رواين دادربو ودوها لايما لسو الشي موتا كبيتسم من نود دواكا مجوه من يامتا بمواشلاي نفسها يزرام دقامي صبرنا بياسفل لدو كما موتو بفيت تامو يال يشال كونيا كل مسواعت النتكفل اللي بدعامي هون بميديكال هكمنا ويمبالي لا ملك بشتن يون ديدن تراتي بدرقال الله قن يبكى هبلو يدنيا ساعتن كذا قابت علك صفرن يا مهنو كذبو هالا بيتطبقو سلزهم الله بوصنا وصاني لاي صبر ما درقال لبن تادا يهنن يدرقسو تبستن يا صبر من اللو سيبان بياؤن ትግስተኛ ምን አለው ሲባል ወጋገን ነው ብርሃን አለው አሉ። አሁን ከሶላቱ ምንድነው ልዩነቱ ነው? ሶላት ኑር ነው ተብሏል። ማሻአላ አላህ ይጨምርልሽ ብርሃን ነው። እሺ ሶብርም ضياءን ወጋገን ነው ብርሃን ነው ተባለ። ምን አዲስ ነገር አለው ሲባል ሶብር ኑር ያልተባለው ይላሉ እዚህ ላይ ሸኹ ሲናገሩ بياء يتبالو لمن دنو صبر چگر اللبت مشقا اللو راساچن ناسچنكن ناسچگرن يمنا متاونو سلازي بياء تبلو كصحاي برهان غارا لمن تمساسله يصحاي برهان حرارا يلو مندي كبرهاننتو بتچماري موقات اللو ادل ياقاتلال صبرم بسوا تمسلو نور كمبال يلك بياء ወጋገኑ አይተባለው ለምንድነው ሶብር ለማድረግ እጅግ በጣም መከራ አለው ያንን መቻቻል አለብን መራራም ነው ትግስተኝነት በጣም መራራ ነው ያንን ሁሉ ተቋቁሞ ስላለፈ ነው ሶብሩ ዲያ የተባለው ነው ዶክተርቻው ወንደነቶች ያላህ መልክተኛ ይሄንን አስተማሩን ማለት ነው ከዛ ቀጠሉ ወደ ሐዲሱ እንመለሳለን والقران حجه لك او عليك والقران قران ደግሞ حجه لك انت يقيام كان ماسرجا ነው او عليك وين بانت لاي ماسرجا ይሆንም ባላ እንዴት ነው ማስረجا የሚሆንልኝ ወይም እንዴት ነው ማስረጃ የሚሆንብኝ ወደሚለው ከመጣን አላህ ቁርአንን ማስረጃ ያድርግልን ለኛ ቁርአንን ከቀራነው የጌታችን የአላህ ቃል መሆኑን አምነን ካነበብነው ውስጡ ባለው ህግም ከሰራንበት ትርጓሜውን ተፍሲሩን ተምረን ያዘዘንን ከታዘዝን የተከለከልነውን ከተከለከልን ነገ የቂያም ቀን ለኛ ማስረጃ ይሆናል። ጌታዬ ሆይ አማልደኝ ይላል። ሳከልክየዋለሁ እኔን እንትልል ማለት ነው። ሰንዳፋ አደብ አድርግ አንተ ክርስቲያን። አላህ ይዳይስ እና የቂያም ቀን ለኛ ማስረጃ የሚሆነው በዚህ መልክ ነው። አንደኛ ከሁሉ በፊት የጌታችን የአላህ ቃል መሆኑን ማመን ይጠበቅብናል። እኛ ሙስሊሞች ቢያንስ ቢያንስ ለቁርአን አራት ነገሮችን መያዝ አለብን እንዳትረሱ ወንድሞች። አንደኛ ለቁርአን ከሁሉ በፊት ከላሙላህ የጌታችን የአላህ ቃል መሆኑን አምነን መቀበል አለብን። ይሄ የመጀመሪያው ክፍል ነው። ቁርአን የነብያችን አለይሂ ሰላቱ ወሰለም ንግግር አይደለም። ቁርአን የመላእክው ጅብሪል አለይሂ ሰላም ንግግር አይደለም። የማን ንግግር ነው ከተባለ ያምላካችን አላህ የራሱ ንግግር ነው። ይሄ አንደኛው ነው። ሁለተኛስ የጌታችን የአላህ ቃል መሆኑን አምነን ከተቀበልን በኋላ ምናደርገው ነገር ቢኖር ምንድነው? ቂራአቱሁ ወቲላውቱሁ ቁርአንን መቅራት ቁርአንን ማንበብ ነው። የወረደው ከጀርባችን ትራስ አድርገነው ወይም ሳጥን ውስጥ ከተነው ለነባረከበት ሳይሆን እንድንቀራው ነው። ማንበብ ይጠበቅብናል። ቁርአንን ልንቀራው ግድ ነው። ከታች ጀምረን እስከ ላይ መቅራት አለብን። ዛሬ ላይ ሰው እየሰነፈ ነው። ድሮ በልጅነት ጊዜ ያገር ቤት ትዝታን ካስታወሳችሁ ሰው ቁርአን ለመቅራት የነበረው ጉጉት ኡስታዞቹ በሚያሰምሩልን መስመር መሰረት ሰውን ይቀይሩ ነበር። እጅግ በጣም ጥሩ ስልት ነበራቸው። አንድ ጁዝእ ላይ ስንደርስ 20 ዳቦ ይገዛል፣ በማንቆርቆሪያ ሻይ ይፈላል። ዛሬ አቡ ሀይደር አንድ ጁዝእ ገብቷል ተብሎ እኔ ነኝ የማበላው። ጓደኞቼ እንዴት ይቀናሉ? እኛስ መቼ ነው የምናበላው? ሁሉም ለምን አንድ ጁዝእ አንደርስም? በቃ ፉክክር ነው በፍቅር። ጁዝእ ተባረክ ላይ ስንገባ ደግሞ ወደ ወጥ ከሆነ ወጥ ይሆናል። ቀድሰሚ ላይ ስንደርስ ደግሞ ይጨመራል። ብር ያለው ሰው ደግሞ ያሲን ላይ ሲሆን የሚታረዳል። ያሲን ሲገባ ማለት ነው። ስናኸተም ደግሞ አንዴ አይደለም ሶስቴ ነው የሚኸተም የነበረው የድሮ። አንድ ከታች ወደ ላይ እስከ ሱረቱል በቀራ፣ ሁለተኛ ከላይ ወደ ታች እስከ ሱረቱን ናስ፣ ሶስተኛ ተመልሶ ወደ ላይ ሶስት ጊዜ ማኸተም ነበር። ይሄ ነገሮች ፍቅርን ይጨምሩ ነበር። ዛሬ ግን በዚህ መልክ ማን ነው እየቀራ ያለው? እንደዚህ የሚያስተምሩ ኡስታዞችም ስለጠፉ ከልጆችም ላይ ፍቅሩ እየጠፋ ነው። አላኩል ይሃል። በሁለተኛ ደረጃ ሐቁ የቁርአን ምንድነው? ልንቀራው ይገባናል ነው። ሶስተኛስ? ሌላው ሶስተኛው ደግሞ ትርጓሜውን ልንማር ይገባል። ተፍሲሩ ምንድነው? መልእክቱ ቁርአን ምን ይያናገረ ነው? የጌታችን ደብዳቤ ነው። የጌታችን መልእክት ነው። የሚያናገረው እኛን ነው። ማንነታችንን ነው የሚነግረን። ስለዚህ ተፍሲሩን መማር አለብን፣ ማወቅ አለብን። አራተኛና መጨረሻ ልንሰራበት ይገባል። ባወቅ ነው በተማር ነው መስራት አለብን። ስለዚህ ይህንን ካረግን ሑጀቱን ለከ ላንተ ማስረጃ ይሆናል የቂያም ቀን ያማልደሃልም ጭምር ማለት ነው። እነዚህን ነገሮች ቢያንስ አራቱን መሰረታዊ ነገሮች ትተናቸው ከሆነስ አው አለይከ ወይም ባንተ ላይ ማስረጃ ይሆንብሃል። ላንተ ማስረጃ መሆኑ ይቀርና ባንተ ላይ ማስረጃ ይሆናል። ተልኬ ነበር ወደሱ አልቀራኝም፣ ተፍሲሩንም አልተማረኝም፣ ባዘዝኩት ትእዛዝም አልሰራብኝም፣ የከለከልኩትንም አልተከለከለኝም በማለት ምን ይሆናል ማለት ነው? ባንተ ላይ ማስረጃ ይሆንብሃል። እዚህ ላይ ሼክ መሐመድ ቢን ሷሊህ አልኡሰይሚን رحمه الله አንድ አጠር ያለ መልእክት አላቸው። السنن الملكات. وبهذه المناسبة أود أن أذكر نفسي وإياكم بمسألة مهمة أيضا. بزيه أقطامي راسي نم أندزيهم دجمو سبل سبل بزيه أقطامي راسي نم أندزيهم النامتنم لما كراتشهنا لاستوصاتش المفلقوا عند مسارات أويكم من أجرال إبلاوا شهو من دنو إيه مسارات أويكم من أجر زم بلونا عدي سندالاتشو عدامتو بروناتنو زم بلوستي عدامتو من عرو شخو سنناقرو كلنا يتوضأ إذا أراد الصلاة كلاتشنا الصلاة بمن نفلق جزي لمسجد بمن ناصب جزي وضوء النادر قال لنا يدك آه. لكن أكثر الأحيان يريد الإنسان أن يقوم بشرط العبادة فقط. أبزان يوم قزي سوّج ويمي الله باريوج مسارتاو يهونو مسفرتوشن شرطوشن بيتشا بما موالاتنا ولمسجد ميفلوس وهذا لا بأس به. إيه تقرير لهم مالو مسفرتنا موالتو مسجدو تقرير لهم ويحصل به المقصود لتصبوا من قريب جنات. لكن هناك شيء أعلى وأتم نقرقن كذاب لا يهوننا عمده موالا نقرال من دنو كالاتشين أولا عندن يائر اللو سيمكو إذا أردت أن تتوضأ وضو ما درق بمتفلق جزيات استشعر أنك متمثل لأمر الله يجيتهن تأزاز عندما تفتصن وستهن نقارون أولا وضو ما درقه بالتحساي هون يوضو شرطوشن وفروضوشن ومموالاتس بالتحساي هون عزاتايم يجيتهن فكاد راسو لممولات مزقاجتهن لنفسيه نقارات عنش نفسي هوي أهون وضو ما درقه جيتهي سلاز زينو تزازون ودجي دستن ياهون ينو ما درقه بله سميته غار تجاوت يهنن ادرغ يهنن عند ادرغ لمن حتى يتحقق لك معنى العباده يا عباده ترغمو يغبال دس يلحال لمن ودو تادرغال لميلو ملس تاغنيال جيتاي سلاززني سلازيهم عند يهنن اسبال ሁለት ثانيا اذا توضأت وضو ادرغ كچرسك بوحالا دغمو استشعر أنك متبع لرسول الله صلى الله عليه وسلم نبينا عليه الصلاة والسلام يمتكتل يا الله بارع مهنهن أهنم أوك الساتشو من بلو نبا فإنه قال أنده بلوان من توضع نحو وضوء هذا يهن لما درقون وضوءنا مسايا أدرقو ثم صلى ركعتين كزام هلت ركعتين يسجد بلوان نفسي يهون سايد شاوت بلوان يتناقروا تادي سالة ياسالفو هاتياتي السرز اللتا غيروس سلزي حينئذ يكون الإخلاص والمتابعة إخلاص نورها المالتنا سنة شونم تكتل الله مالتنا ودواء درقس الشرس يهنن متى درقك هنا ثالثا سوستنيا احتسب الأجر على الله بهذا الوضوء وضوء درجة الرساهم قد أجهن بتشاند توت أحضر جهم ما تصل. additionally بتشماري أجرنم تصفادر ودوب ما درجة قد أجهن توت أو تجلات جل كائنات سميت سايهم أجران لي. كنفسي يجمع بزوج تشن الزفار طلع النور كله. صلاة سجدن سنشرس وستشن المسمان سميت من دونه. قد أجهن نمد توت أن نمد تجلات جل አሁን ቀጣዩ ሰዓት የሶላት ወቅት እስኪመጣ ድረስ ረፍት እንደሆነ ነው مناسبው ሶላቱ እዳ ነው በሁለቱ ሶላቶች መሃል ያለው ግን ረፍት ሆኖልና ለማለት ነው እንዲህ አይነት ችግር አለብን ይሄ አይነት ነገር በተለይፋ ሆኖ መቼ ይወጣል ሲባል ሙሳፊር የሆንንበት ጊዜ ትክክለኛ ማንነታችን ይወጣል ሙሳፊር ስንሆን አላህ የፈቀደልን ቀስር ሶላት ነውና أسطراً كأرات ركعة هلت مادرقو لأي سايهون تلقو مناتكورو جمع مادرقو لأينو ሁለት ሰላቶችን በአንድ መሰብሰብ ሙሳፊር በሆነበት ክልል ላይ ዙህርን እንሰግድና አስርን አምጥተን እንሰግዳለን ግን ለምን ብለን ነፍስያችንን ስንጠይቅ ሩክሳ ነው ተፈቅዶልናል በሰፈር ይቻላል አላህ የፈቀደልንን መጠቀም ያስደስታል የሚለውን ግን ይዘን አይደለም ምንድነው ምንለው አስርን እንሰግድና ተገላገልን እንላለን በተለይ አስር ወቅት ሰግዶ የሄድንበት ክልል ያሉ ወንድምና አቶች ነው አስርን እንስገድ ሲሉን እኛማ ቀደም ጨርስን እንላለን ልክ የሆነ እዳ ብቻ የነበረብን ነገር አድርገን ሶላት ዒባዳነቱ ትርጉም ያጣና እዳ ይሆናል ማለት ነው ተገላገልን ኡፍ አይነት ስሜት ይመጣል ለሽ መጀመሪያ ይሄ ሁሉ ችግሩ መንስኤው ምንድነው አሁን እዚህ ጋር ሸፉ እንደመከሩን አንድን ዒባዳ ስንፈጽም ግዳጅን ብቻ እንደሰራን አድርገን አናስብ የምናገኘውን ጥቅምም ከፊት ለፊታችን እናስቀምጠው አላህ ይሄን ጥቅም ይሰጠናል ካልን ስራውን በፍቅር ነው ምንሰራው ለምን ጥቅም አለዋ ስለዚህ በመስጊዳችን ደስተኞች ነን ካሁን በኋላ ሰላት አይመጣም ሳይሆን ከቀጣዩ ሰላት ጋር መገናኘው መቼ ነው ብለን ማሰብ እንጀምራለን ምን ነው አሁን ሰግደህ አይደለ ወይ ቀጣዩ ሰላት ለምን አሰብከው ሲባል ቢዝነስ ነው ጥቅም አለው ነው አንተ ሱቅ ከፍተህ ደንበኛህ አንድ ሰው ብቻ ቢሆን ነው ወይስ ቢበዛ ነው የምትወደው ፋታ ሳይኖርህ ደንበኞችን ወረፋ ቢይዙ ያስደስተሃል ለምን ዛሬ ብዙ ብር ልታገኝ ነው ዒባዳም እንደዛው አጅር እንዳለው ካሰብክ ትደስታለህ እንጂ አትሰላችም ቶሎ ሰላቶቹን ጣጣጣ እንደውም አንዳንዱ ምን ይላል አንዴ መታ መታ አድርገ ጠብቁኝ ይላል መታ መታ አድርገው አመልከቱ ቋንቋ ሰላቱን አንዴ መታ መታ ያረጋዋል ነካ ነካ አድርጎት በቃ ቶሎ መሸኘት ይፈልጋል ከዛስ አሁን ዙህር ወቅት ላይ እስከ 10 ሰግጃለሁ ከዛ በኋላስ መግሪብ እስኪመጣ ድረስ ሁርይ ነው ሙጥለቅ ነው ነፃ ነው ለምን ይሄ ስሜት ይስማናል ሶላት እዳ አይደለም ዒባዳ ነው ደስተኞች ሆነን ልንሰግድ ይገባል ለምን አንድ ምንሰግደው ለጌታችን ነው ምን ችግር አለ ለአላህ መስገድ ያስደስታል እንጂ ሁለተኛ ጥቅሙ ለኛ ነው በዱንያም በአኺራም አላህ ተጠቃሚ ነው የሚያረጋን አላህ ይወፍቀን ይሄንንም አብራህ አስብ ሁሉ ጊዜ ውዱ ስታደርግ እና ስለዚህ ለምንድን ነው ምትሰግደው ስትባል እንዴ ካልሰገድኩኮ እቀጣለሁ የሚለውን ብቻ አይደለም ማሰብ ያለብን ይሄ ጃኒቡል ኸውፍ ነው የሚባለው የፍርሃት በኩል ያለን ነው ይሄ አንድ ጎን ነው ካልሰገድኩ እቀጣለሁ ብቻ ሳይሆን እምሰግደው ትላለ ጌታዬ ስለፈጠረኝ በዱንያ ላይ ኒዕማ ስለዋለልኝ ምስጋና በማቅረቤ ደስተኛ ስለሆንኩ ነው እሱን ማምለክ ያስደስተኛል እንደገናም ነገ ዘላለማዊ ህይወት ጀነትን ይሰጠኛል ብዬ ተስፋ አድርግበታለሁ ዒባዳም ነው ካልሰገድኩ ደግሞ ከሱ ቅጣት ሊያተርፈኝ የሚችል ሌላ ማንም ስለሌለ እፈራዋለሁ በል እነዚህን አሟልተህ ነው ልትተገብር የሚገባው ሁልጊዜም በፍርሃት አንግል ብቻ ሊሆን አይገባም ነው እመመክረው ይሄን ነው በማለት ሸፋችን ይናገራሉ ማለት ነው لان هذا الوضوء له وضوء تشرس اجرنا اسب يالوبت مكنيات مندنو ايه متادرغو وضوء يكفر الخطايا خطيات يسغدال للوضوء اجهن ستتطب باجه يسرحاتو صغائر تقاكن خطياتوج بوضوء سبب يتفالو فيتن ستتطب بفيته عينيه ايهو ميون بليلا ملك يفصمكاتو تقاكن خطياتوج يسرزالو እግረህንም እንደዚሁ ስትታጠብ በእግሬ የተራመድክባቸው ወይ የፈጸምካቸው ጥቃቅን ኃጢያቶች አሁንም በዚሁ ሰበብ አላህ ይሰርዝልሃል ስለዚህ ውዱ ማድረግህ ግዳጅን ብቻ መወጣት ሳይሆን ፕሮፊት እንዳለህም ማሰብ ጥቅም አለህ አጅር አለህ ነው ይሄን ላስታውሳችሁ ሆነ ያሉት ወደ ሐዲስ እንመለስ እንግዲህ አላህ ይወፍቀንና ስለዚህ ዒባዳ ሁሉ ጊዜ ስንተገብረው ግዳጅን መወጣት በሚለው ሳይንስ ብቻ ሳይሆን ፕሮፊት እናስብ ፕሮፊቱን ካሰብን ደስተኛ ነን እናንተ አሁን ለምሳሌ ባላችሁበት በዲያስፖራ ውስጥ ሆናችሁ ጥሩ ደሞዝና ጥሩ ቢዝነስ የምታገኙበትን ስራ ትወዱታላችሁ አይደል አንድን ስራ በደንብ እየወደዳችሁት እያፈቀራችሁት የምትመጡት መቼ ነው ገቢው እየጨመረ ሲመጣ ነው አይደል ገቢው ከቀዘቀዘ ስራ ከመጣ ስራውንም ትጠሉታላችሁ ይሄ ስራ አስጠላኝ የምትሉት ገንዘቡ ሲቀንስ ነው አላህ ዘንድም አጅሩ ከፍ የሚል የሥራ ዘርፍ ሲሰጠን ደስተኛ ነው። ከሶላት የበለጠ አጅርም ያስገኝ ምንም ሥራ የለም በዚህ ዓለም ላይ። ሶላት በመስገዴ እኔ እኮ ነገ ቀብሬም ላይ ብርሃን ይሆንልኛል፣ አኺራም ላይ ከጭንቅ እገላገላለሁ፣ ጀነትንም አገኛለሁ በአላህ ረህመት ብሎ ይሄንን ቢዝነስ ካልኩሌትም ያረግ ሙስሊም ሶላት መቼ ደርሶ በሰገድኩ ብሎ ይጨነቃል። ለምን? ቢዝነስ ነው። በዚህ አንግል ነው ከግዳጁ መቼ በተገላገልኩ አይደለም፣ ዒባዳ ነው ያስደስታል። ሶላት ዒባዳ ስለሆነ አንድ ቦታ ቆመህ አንድ ርምጃ እንኳን ሳትራመድ ቆመህ ለምትፈጽመው ዒባዳ ለምን መሰላቸት ይፈልጋል? ይሄ ነፍስያችን ደካማ ነች፣ ኢማናችን ወደቀ፣ ሸይጣን ይወሰውሰናል እንጂ እውነት የሚያደክምስ ነገር አለ? ቆመህ ነው የምትጀምረው፣ እዛው ነው የምትጨርሰው። አትራመድ፣ ወደ ኋላ ወደፊት የለም። ነገር ግን ሌሎች ነገሮችን ኳስ ስትጫወት ግን ምንም ሳይመስል 40 ደቂቃ ሙሉ እየተፈነካከት እየተጠራረብክ ግን ትጫወታለህ። ግን ደስተኛ ነው። ለምን? በስሜት ነው የምታረገው። መጀመሪያውን በደስታ ነው ወደ ኳስ ሜዳው የገባው። በደስታ ስለገባህበት ምንም አይመስልህም። ሰዓቱ እስኪያልቅ ሙሉ በደከምከ ሁሉ ደስተኛ ነው። ኢባዳም አስበን እንግባ፣ ካልኩሌት እናድርገው። የመሰላቸት ስሜት ውስጣችን ሊኖር አይገባም። ያ እንዳይኖር ከተፈለገ ጥቅማችንን እናስብ። ነፍስዬ ሆይ በመስገድሽ ምንድነው የምታገኘው ጥቅም? ቢዝነሱ ምንድነው? አላህ ይወፍቀን። ከዛም ቀጠሉና መጨረሻ ምን አሉ? ኩሉ ናስ ይግዱ አሉ። እያንዳንዱ ሰው ይማልዳል አሉ። ይግዱ ማለት በንጋት ይወጣል። ይኽሩጁ ሙበክራን በጠዋቱ ይማልዳል፣ ጠዋት ይወጣል አሉ። ከዛስ? ሰራተኛ ነው ማለት ነው። እንግዲህ በምሳሌ ነው። ከሚወጡት ሰዎች ውስጥ ፈባኢዑ ነፍሰሁ ነፍሱን የሚሸጥ ነው አሉ። ነፍሱን ያቀርባታል፣ ይሸጣታል ማለት ነው። ስራ በመስራት ኸይርም ይሁን ሸር ስራ በመስራት ይግዱ ማለት ይማልዳል፣ ማልዶ ይወጣል በጠዋቱ በጊዜ በጠዋቱ ማልዶ ይወጣል። እያንዳንዱ ሰው ፈባኢዑ ነፍሰሁ ነፍሱንም ይሸጣል። ታዲያ እነዚህ ነፍሳቸውን የሚሸጡ ወይም የሚሰሩ ሰዎች ለሁለት ይከፈላሉ። ምን አይነት ናቸው ሲባሉ የመጀመሪያዎቹ ፈሙዕቲቁሃ ተባሉ። ሙዕቲቅ ማለት ነፃ አውጪ ማለት ነው። ትርፋማ ይሄ ሰው ለአላህ ብሎ ነፍሱን የሸጠ ይባላል። ከጠዋቱ ማልዶ ወጣ፣ ሐላል ስራ ነው የሚሰራው፣ ዒባዳውን አልዘነጋም፣ ለጌታው የሚገባውን ዒባዳ በአግባቡ ሰራ፣ ትርፋማ ሆነ። ስለዚህም ፈሙዕቲቁሃ ነፍሱን ነፃ አወጣት ማለት ነው። ሁለተኛውስ አው ወይንም ሙቢቁሃ አጥፊ ያለ ደግሞ አክሳሪ፣ አላህ ከክስረት ይጠብቀን። ሁለተኛዎቹ ግሩፖች ደግሞ ነፍስያቸውን የሚያጠፉና የሚያከስሩ ናቸው። በሐራም መንገድ ተሰማርተው ንግዳቸውም ስራቸውም ሐራም፣ አላህ ያለውን የሚቃረኑ ይሆናል። እንደዚህ ነው። ስለዚህም የት እንደምትማልዱ ምን እንደምትሰሩ እወቁ በማለት ሐዲሱ ተጠናቀቀ። من فوائد هذا الحديث እስካሁን ከተማርነው ሐዲስ የምናገኘው ጥቅም ምንድን ነው? ከዚህ ሐዲስ ምን እንማራለን ከተባለ አንደኛ አልሐፉ አለ ጥሁር አልሂስይ ወልማዕነዊ ውስጣዊም ሆነ ውጫዊ ንጽህናን ከኛ እንደሚጠበቅ እንማራለን ማለት ነው። አሚን አሚን። ኡስታዝ አቡ አሲያ ሸይጣንና ነፍስያችንን እምናሸነፍበትን እንደው አላህ አሸናፊ ያደርገን። ሁለቱ በእኛ ላይ ተባብረውብናል፣ ግን አላህ መሳሪያውን ሰጥቶናል። ጌታችን ይሄን ያውቃል። እነሱን የምንዋጋበትን መሳሪያም አብሮ ሰጥቶናል፣ አላጎደለብንም። መሳሪያውን መሸከም ግን አቃተን። ከመሳሪያውም በተጨማሪ ደግሞ ከፈለጋችሁ ለእገዛም ጊዜ እኔን ጥሩኝ ብሏል። ወእያከ ነስተዒን አለ፣ ዱዓ አለ፣ ግን አናደርገውም አንሰራበትም እንጂ አሸናፊ መሆን የምንችልበትን ነው አላህ አሟልቶ የሰጠን። ሌላው ነፍስያና ሸይጣንን ለፈተና ነው አላህ የተዋቸው፣ ይፈትኑናል። እንድናሸንፍ ፈተናውን እንድናልፍ ደግሞ አላህ ብዙ መንገዶችን አስቀመጠልን፣ ግን አንጠቀምም። አላህ ይወፍቀን አሁንም አላህ አሸናፊ ያድርገን በረህመቱ ይድረስልን እና ከሐዲሱ አንደኛ ከውስጣዊና ከውጫዊ ውስጣዊና ውጫዊ ማንነታችንን እንድናነጻ ለጦሃራ እስላም ያነሳሳል። ጦሃራ የኢማን ግማሽ አካል ነው ከተባለ ቀልባችንን ከነፍቅና ካስመሳይነት ከሂስድ ከመቀኝነት እንደዚሁም ከማታለል ከጥላቻ ከተንኮል ከመሳሰሉት የልብ በሽታ ማጽዳት አለብን። ውጫዊ ማንነታችን ልብሳችንም ይሆን አካላችን ከነጃሳና ከቆሻሻ የጠራ መሆን አለበት። ኢስላም ንጹህ የሆነ ሃይማኖት ነው። ሁለተኛ ስምን ተማርነ ሲባል አንነ ኢማን የተባዕ ኢማን የሚከፋፈል መሆኑን ተማርን። ንጽህና የእምነት ግማሽ አካል ነው ሲል ስለዚህ ኢማን ደረጃዎች አሉት ማለት ነው። ከፊሉ ስራ ከከፊሉ የሚበልጥ መሆኑ የተለያየ የሥራ ዘርፍ እንዳለው አንዳንዱን በመተግበር የሚሰራ የኢማን ክፍል እንዳለ አወቀን ማለት ነው። የተለያየ ክፍል አለው። ሶስተኛ እስከ ሐዲሱ ምን ተማርን? ፈዲለቱ ሐምዱላህ ዐዘ ወጀል አላህን ማመስገን ያለውን ደረጃ ተማርን። አልሐምዱሊላህ ማለት ተራ ቃል አይደለም። ለምን? ሚዛን የሚሞላ ነው ተብሏል። የኸይር ስራ ሚዛንን ይሞላል። ሶ ጌታችንን ከማመስገን መቦዘን የለብንም። ጀሚላ ሰላም አደርሽ ሰላም አንተስ አንቺስ ብለሽ ቶሎ ከመታጠፍ ሰላም አድርያለሁ አልሐምዱሊላህ ረቢል ዓለሚን አንቺስ እንዴት አደርሽ ትያለሽ። አንዳንድ ሰው ሾርት ከት ይወዳል። ሰላም አለይኩም ጀሚላ እንዴት ነሽ? ወአለይኩም ሰላም ደህና ነኝ እናንተስ? አልሐምዱሊላህ እንዴት እንዳደር። ጭራሽ አንዳንድ ደግሞ ነገረኛ አለ አይደል? እንዴት አደርክ ሲባል እምታናገረኝ እኮ በሰላም ስላደርኩ ነው። በሰላም ባላደር ኖሮ ታናገረኝ ነበር እንዴ? ቆጣ ይልና ሰላም ማደሬ እኮ የራሱ አንድ ምልክት ነው። ማን ሰምቶት ነው? ከሆነ ሰው ፋሽን ነች፣ የአራዳዎች ቋንቋ ነች፣ ተቀብሏታል፣ ከዛሱም ያስተጋባታል ማለት ነው። አንዳንዱ ደግሞ ይሄው ሙስተዒድ እንዳለው ደህና አደርክ ምን አገባ እኔ ጋር አላደርክ በሰላም ልደር አልደር ምን አገባ ይላል። ስለዚህ ሙስሊም በዚህ ሰዓት ምን ይላል? ሰላም አደርክ አልহামዱሊላሂ ረቢል ዓለሚን የዓለማቱ ጌታ አላህ የተመሰገነ ይሁን ሰላም አሳድሩኝ አልহামዱሊላህ እንዴት ነህ አልহামዱሊላህ ደህና ነኝ ስራ እንዴት ነው? አልহামዱሊላህ በጣም ጥሩ ነው። እናንተስ ደህና ናችሁ? እኛም ደህና ነን። ቤተሰብ አልহামዱሊላህ እነሱም ደህና ናቸው። ይሄንን አልহামዱሊላህ ስታበዛው መቼ ነው የማይሰለች? ይሄንን ሐዲስ ያስተውስክ ጊዜ ሚዛን ይሞላልሃል። አልহামዱሊላህ ስትል ሚዛን ደግሞ አላህም ይወዳል። መመስገንን ጌታችን ይወዳል። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምንድነው ያሉት? አላህ ባሪያዎቹ ምግብን እንዲበሉና እንዲያመሰግኑት ይፈልጋል፣ መጠጥንም እንዲጠጡ ውሃን ማለት ነው ከዛም እንዲያመሰግኑት ይፈልጋል አሉ። ان الله يرضى عن العبد ان ياكل اكله فيحمده عليها ويشرب شربه فيحمده عليها او كما قال صلى الله عليه وسلم ستبلوم እንደጨረሰن ستتطوم እንደጨረሳችሁ الحمد لله ምስጋና ለአላህ ይገባው ማለት። ስለዚህም የምስጋናን ትልቅነት ከዚህ ሐዲስ ተማርን። አራተኛ ኢትባቱል ሚዛን ሚዛን የሚባል ነገር መኖሩንም አረጋግጠን የቂያም ቀን ሚዛን አለ። እውነተኛ ሚዛን ነው፣ የሱቅ ሚዛን አይደለም። ይሄ ቀበሌ በየወሩ ወይ በየአመቱ የሚለካው አይደለም። እውነተኛ ፍጹም ፍትሃዊ የሆነ ጌታችን አምላካችን አላህ የባሮችን ስራ የሚመዝንበት ሚዛን አለ። ونضع الموازين القسط ليوم القيامه اندالو لتنسائي كان فتم فتاوي يهونا ميزان انانورالن سلاله ميزان የሚባል ነገር መኖሩን አምነን ተቀበለናል። እንደውም በሌላ ሐዲስ ሁለት ክንፍ አለው ነው ሁለት ምላስ አለው ተብሏል። በዚህ በኩል መልካም ስራ በአንድ ጎን መጥፎ ስራ ተቀምጦ በትክክል የሚመዘንበት ሚዛን እንዳለ እናምናለን። ስለ ሚዛኑ ከይፊያ ምናውቀው ነገር የለም። ሚዛን ሲባል አሁን በአምሯችን የሚመጣው ምንድነው? እኛ መናቀው ከብረት የተሰራ ነው። ይሄ ምድራዊው ነው። ጌታችን አምላካችን አላህ ራሱ ያዘጋጀው የቂያም ቀን ሚዛን መኖሩን እናምናለን። ያው ምን ይመዘናል ከተባለ ፕሮግራማችን አይደለም ብዙ መነጋገር ይቻላል። ስራ ይመዘናል የሚል ሪዋያ አለ። አይ ስራ አይደለም ስራ የተዘገበበት መጽሐፍ ራሱ ነው የሚመዘነው ይላል። ሶስተኛው መጽሐፉም አይደለም ራሱ ባለቤቱ ሰውየው ነው የሚመዘነው። ኢማኑና መልካም ስራው በሰውየው ማንነት ውስጥ ያለውን ደረጃ ይገልጻል። ምናልባት በቂያም ማመን የሚል ቶፒክ ቢሆን ሁሉንም በመረጃና ያው ነበር። አላኩል ይሃል አራተኛ ከሐዲሱ ሚዛን የሚባል ነገር መኖሩን ተማርን ነው። ኦኬ አምስተኛ فضيلة الجمع بين سبحان الله والحمد لله سبحان الله النا الحمد لله ان بغار مالت دمو ያላቸውን ደረጃ ተረዳ በሰማይና ምድር መሃል ያለውን ሁሉ ይሞላሉ ከተባለ سبحان الله الحمد لله ሁለቱን አያይዞ ማለት ትልቅ ደረጃ እንዳለው ነው የምናያይዘው። سبحان الله ስንል ጌታችንን ከጎዶሎ ባህሪ አጠራ ነው። አልহামዱሊላህ ስንል ደግሞ መስጋና ለርሱ ይገባል ስንል የምሉእ ባህሪያት ጌታ መሆኑን አጸደቀን ማለት ነው። ስድስተኛ ሶላት ኑር መሆኗን ተማርነው። ሶላታችን ብርሃን ነች። ስለዚህ ሶላት ማብዛት ይገባል። አንድ ሰው ብርሃኑ እንዲበዛለት ከፈለገ ሶላቱን ያበዛል ማለት ነው። የሱና ሶላቶች ይሄንንም ተመህርት አግኝተናል። سبات الحس الحث على الصدقه مصوات لاي ماننساسات صدقه لاي مصوات زكام يهون توداج يهونو سنواچن بمسرات رغد ماننساساتن تمرانا لمن برهان نو لايمان ماسرجا نو تبلوان سلازيهم متغبر عدبن سمنتنيا الحث على الصبر تغست لاي اندزيون قدم بتبالو بسوستو منجد صبرنيوش مهون عدبن መታገስንም እንደዚሁ ተመረናል ዲያ ነውና ለኛ ማለት ነው። ዘጠነኛ ቁርአንን ያለው ደረጃ የሚቀራው የሚማረው የሚሰራበት ሰው ያለውን ክብርም እግረ መንገድ ተመረናል። ቁርአን ታላቅ መጽሐፍ ነው። የጌታችን ያላህ ቃል ነው። ፍጥረታዊ ቃል አይደለም መለኮታዊ ቃል ነው። ይሄንን ነው የተማርነው። አስረኛ የሰዎችን ሁኔታ ሁሉም ማልደው ይወጣሉ ነፍሱን የሚያጠፋና የሚያጠርፍ ነው ያለው። ሶስተኛ ግሩፕ የለም ወይ አጥራፊ ነው ወይ ጠፊ ነው። አላህ ከሚጠርፉት ያደርገንና ዛሬ ትምህርታችን ይህንን ይመስላል። አላህ ይወፍቀን በሰማነው ተጠቃሚ ያደርገን። ኢንሻአላህ በትምህርቱ ላይ ያልገባችሁ ከተማራችሁት ወይም ደግሞ ተያያዥ ጥያቄ ያላችሁ ወንድምና እህቶች ከረውሳት ጀውታችሁ መጠየቅ ትችላላችሁ ኢንሻአላህ።